ወእንደው ሙልኪታብ እና አላህ ዘንዳ የኪታቡ ለምንጭ ወይም ዋናው መሰረቱ አለ ይላል። እንግዲህ ዓለምን ከመፈጠሩ በፊት ለውሃል ማህፉዝ የሚባል ዓለም አለ፣ ሁሉ ምስጢር አካቶ የዘገበበት። እርሱ እንግዲህ ማታ ነው ማየቁ፣ ቀደም ሲል የሆነውንም ወደፊት ሊሆን የሚችለውን ሁሉ በሙሉ በዝርዝር አስቀምጦታል ማለት ነው። ምን ያህል ነቢይ እንደሚላክ፣ ምን ያህል ኪታቦች እንደሚሰጧቸው በሙሉ አስቀምጧል። እነዛ ኪታቦች ደግሞ እያንዳንዳቸው ምን አይነት ነጥቦችን እንዳካተቱ ይናገራል። ያ እንደተጠበቀ ይሆንና በየጊዜው ግን እየተቆራረጡ ለነቢያቶችና ለመላእክቶች የሚሰጡት መመሪያዎች ቀደም ሲል የመጣውን መመሪያ ቀጥሎ የሚመጣው ሊሽረውም ሊያጠድቀውም ይችላል ማለት ነው። ቋሚ የሚሆነው ያ ዋናው መዝገብ ብቻ ነው ይላል። ወይም ኡሙል ኪታብ ማለት የአላህ ዒልመ ነፍሲ ነው ተብሏል። ሩሐል መሕፉዝ ብቻ ሳይሆን እሱ ራሱ የሚያውቀው ዛቱ ላይ የተያያዘው እውቀቱ ማንም አይሽረውና አይቀይረውም ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ የፈለገውን ነገር ይሽራል ወይም ይሰርዛል በሚባልበት ጊዜ ይህንን አንዳንዶቹ እንዲሁ ዝም ብለው በጥቅል በመውሰድ አላህ የቀደረውን ነገር እንደገና የሚያፈርስና የሚሽር አድርገው የሚናገሩ አሉ። ይህ ከሆነ ፊተኛው ሌላኛው አያት ጋር ይጋጫል ማለት ነው። አላህ ሱብሓነሁ ወተዓላ አንድ ጊዜ በቋሚ መልኩ የወሰናቸው ነገሮች አይሻሩም አይቀየሩም። መጀመሪያውኑ ግን ጊዜያዊ አድርጎ የደነገጋቸው ነገሮች ጊዜያቸው ሲያልቅ ሊሻሩና ሊቀየሩ ይችላሉ ማለት ነው። ወኢማ ኑሪየነከ ባዕደ አለዚ ነዒዱሁም በእነዚህ በጥላቶች ላይ የምንዝትባቸው የሆነውን ነገር በከፊል ብናሳይህ ይላል። እንግዲህ እነዚህን ጥላቶችን በተለያዩ አደጋዎች ላጠፋቸው ስላለሁኝ እያልኩኝ አንዳንድ ጊዜ ዝትባቸዋለሁኝ። ያ የሚዛተውን ነገር ሙሉ በሙሉ ሳይሆን ሙሉ በሙሉ በአኸራ ነው እንጂ በዱንያ የለም ማለት ነው። አንዳንዶቹን ለውሳኔና ለምሳሌ ያህል ላደርስባቸው ብፈልግ ይላል እና ባሳይህ ይሄ መልካም ነው። እንግዲህ የፍቃዴ ከሆነ ላሳይህ ይችላል። ይህን የምናገረውን ነገር አንድ ቀን ወደ ተግባር ለውጠ እነሱን ስመታቸው ላሳይህ ይችላለሁኝ። ይሄ ከሆነ ደስ እንደሚልህ ነው። አሁነ ተወፈየነት ወይም ደግሞ ምናልባት ይህን በእነሱ ላይ የምወስደው እርምጃ ወቅቱ ከመድረሱ በፊት አንተ አጀል ከደረሰ ልንወስድህ እንችላለን። የጥላቶችን ውድቀት ሳታይ አልገልህም ብዬ ቀጠሮ አላሳልፍም። ይህ እንግዲህ አላህ ውሳኔ የማይሻር ለመሆኑ የነቢይን እድሜ እንኳን የጥላቶችን ውጤት እስከሚያ ያላቆይህም እያላቸው ነው። ያ ውሳኔያችን ነው። አሁነ ተወፈየነት አጀል ከደረሰ በጥላቶች ላይ ምንም አይነት ጉዳት ካላደርስ በፊት አንተን ልወስድህ እንችላለሁ ይላል። ይሄ የአጀል ጉዳይ እንግዲህ ጥላት ወዳጅ አያሰኝምና ማለት ነው። ይህንን እንግዲህ እነሱን ሳላጠቃና ሳላጠፋቸው አንተን መውሰዴ እነሱን የተውኳቸው እንዳይመስልህ፣ አንተ የሄድክም አልሄድክም እኔ ይዤዋለሁ ጉዳያቸውን፣ ቀጠሯቸው ሲደርስ ያገኛሉ ዋጋቸውን ማለት ነው። ፈኢነማ አለይከ አልበላሁ አንተ ያለብህ መልእክትህን ማድረስ ብቻ ነው። ወአለይነ አልሒሳብ ከዛ በኋላ ደግሞ መተሳሰብ በእኛ ላይ ይሆናል። መልእክትን ካደረስክ በኋላ ያን መልእክቱ ተደረሳቸው እሺ ይበሉ እንዲህ ይበሉ የራሳቸው ጉዳይ፣ ያ ለሚሰጡት ምላሽ እኔ ነኝ ሂሳብ የምከፍልላቸው። ብፈልግ እዚሁ ዱንያ ላይ እበቀላቸዋለሁ፣ ብፈልግ ረጅም ቀጠሮ ይዤ ለአኸራ አቆያቸዋለሁኝ። አንተ ግን በህይወት እያለህ ተጠቁም አልተጠቁም ይተዋቸው አላቸው። የራስን ስራ ድርሻ አጠናቀቅ ደሃል መልእክቱን አድርሰሃል። ከዛ በኋላ ደግሞ የማጥፋትም ሆነ የመተው ምርጫው ለእኔ ይሆናል ነው የሚለው። أولم يروا أنا نأتي الأرض ننقصها من أطرافها والله يحكم لا معقب لحكمه وهو سريع الحساب وقد مكر الذين من قبلهم فلله المكر جميعا يعلم ما تكسب كل نفس وسيعلم الكفار لمن عقب الدار ويقول الذين كفروا لست مرسلا قل كفى بالله شهيدا بيني وبينكم ومن عنده علم الكتاب أولم يروا أنا نأتي الأرض ننقصها من أطرافها ለመሆኑ እነዚህ ካዲዎች አይመለከቱምና አያስተውሉምን ይላል። እኛ ምድርን ከዙሪያዋ ዳርዳሯን ጠረፏን እየሸራረፍን የምንመጣ መሆናችንን ለምን አይገነዘቡም? ወላሁ የሕኩም አላህ ማንኛውንም ውሳኔ ያስተላልፋል። ለሙዓቂበ ሊሕክሚሂ የእሱን ውሳኔ ደግሞ በይግባኝ የሚመለከተው ወይም የሚገስሰው እንደሌለ ይታወቃል። ወሆ ሰሪዑ ልሒሳብ እሱም ደግሞ ምርመራው ቀልጣፋ የሆነ ጌታ ነው። ይተሳሰበው የፈለገውን ሰው በአጭር ወቅት ወዳውኑ ሂሳቡን ውጤቱን ይሰጠዋል ማለት ነው። ይህም ያለበት እንግዲህ ነቢዩ አለይሂ ሰላቱ ወሰላም እዚህ በመካ ከተማ ብዙ አመታትን ሲታገሉ ከቆዩ በኋላ ጥላቶቻቸው ባደረሱባቸው ችግር ሳቢያ ወደ ጎረቤት ሀገር እንዲሄዱና ሌላ መድረክ እንዲፈጥሩ ተገደዱ። መዲና ሄዱ። መዲና በሚሄዱበት ጊዜ ተከታትለን እናጠፋዋለን፣ አለበለዚያ ትንሽ ከቆየ ሀይል እና ጉልበት አውጥቶ መጥቶ መልሶ ያጠቃናል ብለው በመፍራትና በመስጋት እየተከታተሉ እዛ ካንዴ ሁለት ጊዜ ሶስት ጊዜ ዘመቻ ከፈቱባቸው። ግን አልተሳካላቸውም። ነብዩ ተጠናከሩ፣ የራሳቸውን መንግስት መሰረቱ፣ ኃይላቸውን አጠናከሩና እንደገና መመከት ቻሉ ማለት ነው። ከመመከትም አልፈው እንደገና በሚደረገው ፍልሚያ ከለት ወደ ለት የነሱን ግዛት እየቆራረጡና እየሸራረፉ መውሰድ ጀመሩ። እና እንደዛ የሆነ ዝመቃ ያሉት ካፊሮች ይደነፉ ነበረ። ስተነው ነው እንጂ አንድ ቀን ጨክነን የማያዳግም እርምጃ ብንወስድ የምጥማጡን እናጠፋዋለን እያሉ ይደነፉ ነበር። አይን ሰላችሁ አላላ። ለመሆኑ አሁን የማይገባችሁም እንደ ትናንትና እንደዙ ተባራሪ ሆነው የሄዱ ሰዎች ዛሬ ግንዛቤ ተደራጅተውና ተጠናክረው ከመመከት አልፈው እናንተን ድጋፎቻችሁን አንድ ቀን አንዷን መንደር በነጋታው ደግሞ አንዷን ወረዳ እየተቆጣጠሩ ወደ እናንተ እየገፈገሱ ነው እኮ አሁንማ። በአሁኑም ሰዓት ታዲያ እነሱን እናጠፋለን የሚለውን ህልማችሁ አታቆሙም እንዴ? አሁንማ እነሱ እያደጉ እናንተ ግዛታችሁ እየተቆራረሰና እየተጨናነሰ እየተካሰራችሁ እኮ ነው አላቸው አላህ። ወላሁ የሕኩም፣ አላህ ደግሞ ማንኛውንም ውሳኔ ያሳልፋል። ከዛሬ በኋላ ነቢዩና ተከታዮቹ እንዲያብቡና እንዲፋፉ ወስኗል። እናንተ ደግሞ እንዲትከስሙና እንዲትኮታኮቱ አድርጓልና ይህንን ውሳኔን የው በተግባር ጀምሬዋለሁኝ። የእነሱ ግዛት እየሰፋ የእናንተ እየጠበበ ነውና ማለት ነው። ላሙ አጭበ ሊሕኩም፣ የአላህን ፍርድና ውሳኔ ደግሞ በይግባኝ የሚመለከተው ወይም የበላይ ኃይል የለም። እኔ ይሆናል ሳልኩኝ ሁሉም ነገር አልቋልና ካሁን በኋላ እንኳ ማሸነፍ አይን አፍቃችሁ አልቆላችኋል ብሎ መርዷቸውን ነገራቸው ማለት ነው። ወሆ ሰሪዑ ልሒሳብ፣ አላህ ደግሞ ምርመራው ቀልጣፋ የሆነ ጌታ ነው። እናንተ እንደው ዝም ብላችሁ በትምክህት ብታቅራሩ ካሁን በኋላ ጉልበታችሁ እየከዳ ኃይላችሁ እየተሸራረፈ እየሄደ ከዚህ በኋላ ደግሞ እንደገና እኛ እናሸንፋለን ማለታችሁ ከአላህ ሂሳብ ለማምለጥ መሞከር ነው። ከአላህ ሂሳብ ደግሞ ማምለጥ የሚችል የለም ነው የሚለው። ወቀድ መከረ ለዚነ ሚን ቀብሊህም፣ ከበስተፊታቸው የነበሩትን ከሃዲዎች እንደዚሁ በነቢያቶችና በሙእሚኖች ላይ እንደዚሁ አይነት ደባንና ተንኮልን ሲመክሩና ሲሸርቡ ቆይተው ነበረ። ፈሊላሂ ልመክሩ ጀሚዓ፣ ግን የተንኮለኞች አድማና ምክር ሁሉም በአላህ እጅ ነው። እሱ ካልተጨመረና ካላጣና ማንም አድመኛ ቢያድም አይሳካለትም ማለት ነው። እና ያለፉትን ህዝቦች በነቢዮችና በተከታዮቻቸው ላይ እነሱንና አላማቸውን ከምድረ ገጽ ለማጥፋት ያልተፈነቀለ ድንጋይ ያልተበጠሰ ጥቅል አልነበረም። ያ ሁሉ ግን በአላህ ቁጥጥር ስር በመሆኑ ከሸፈባቸውና በመጨረሻ እየወደቁ መጡ። አሁንም ያሉት ታዲያ እንደዛው ነው እንጂ የሚሆኑት በምንም አይነት ነቢዮችንና ሙእሚኖችን ሊያጠፉ አይችሉም አላለም። ያለሙ ማ ተክሲቡ ኩሉ ነፍስ፣ አላህ ደግሞ ነፍስ የተባለች ሁሉ የምትሰራውን እለት ተእለት የምታደርገውን እንቅስቃሴ በቅርብ ያውቃል። ወሰያለሙ ልኩፋር ሊመን ዑቅበዳር፣ ስለዚህ እነዚህ ከሃዲዎች በመጨረሻ የዘላለም ክብርና ጸጋ የተሞላባት መልካም ዲን ለማን እንደምትሆን ያውቃሉ። ዛሬ እንግዲህ በእነሱ ስሜትና ምኞት ሁልጊዜም ዲን እኛ ላይ ነው እያሉ ያጥራሩ፣ በመጨረሻ ግን እነሱ ወድቀው እና ነቢዩና ተከታዮቹ የዲን ባለቤት እንደሚሆኑ ሳላሳያቸው አልቀርም በማለት ዛተ ማለት ነው። ወየቁሉ ለዚነ ከፈሩ፣ አሁንም እነዚህ ከሃዲ የሆኑ ሰዎች እንደዚህ ይላሉ። ለስተ ሙርሰላ፣ በቃል የሚሻር መስሏቸው የኔ ነቢይ አንተ እኮ ነቢይ መልእክተኛ አይደለህም ይላሉ። ሌላው ሁሉ ሲያቅታቸው በልፍለፋ በጩኸት የሻር ነው መስሏቸው እያተፈሰፉ እየመጡ ያዩዋል። ለዚኑ ጊላ አለ ህግግሩ ይነት ለመጅኑን እንዳለው በሌላ ቦታ አንተ ቁርአን ወርዶልኛል የምትለው ሰውዬ አንተ እብድ ነህ፣ በምንም አይነት ሙርሰላ አይደለም፣ ነቢይ ልትሆን አትችልም እያሉ ያወግዙታል። በውግዘትና በእርግመት ጥላት ይሸነፍ ይመስል ማለት ነው። ቁል ከፋ ቢላሂ ሸሂደን በይኒ ወበይነኩም፣ ለማንኛውም በእኔና በእናንተ መካከል ከምስክርነት በስተኩል አላህ በቂ ነው፣ አላህ መልእክተኛዬ ነው እያለ እየመሰከረ ነው በየቦታው ማለት ነው። ያ አዩሃ ረሱል በሊግ ማ ኡንዚል እያለ እና አርሰልና ከሻሂደ ሙበሽረ ወነዚራ ወዳየ ሚለላህ ቢኢዝኒ ወስራጀ ሙኒራ እያለ እየመሰከረ ነው ያለው። ስለዚህ ከእናንተና ከኔ መካከል ዳኛውና መካሪው አላህ ይበጣናል፣ እሱ የወሰነው ይሆናል እናንተ ሳይሆን በላቸው ማለት ነው። ወመን ዒንደሁ ዒልሙ ልኪታብ፣ በተጨማሪም ደግሞ ከፍጥረታት በኩል ምስክር ከፈለጋችሁ እሱ ዘንዳ የቀደምት መጽሐፎች እውቀት ያለው ሰውም ይመሰክራል፣ በምስክርነት እርሱ በቂ ነው በላቸው። ማለት ምንድን ነው? ከይሁዳዎችና ከነሳራ ዑለማዎች ተውራትንና ኢንጂልን የሚያውቁ ጥልቅ ሃይማኖታዊ መሪዎች ቅድም እንደተጠቀሰው በተለያዩ አገሮች የአላህ ነቢይ መሆናቸውን መስክረውላቸዋልና ደግፈዋቸዋል ማለት ነው። ስለዚህ እነዚህ ሊቆጡ ሙሮቹ የሃይማኖት ባለቤቶቹ ከመሰከሩ እናንተ ማህይሞችና ደንቆሮዎቹ ብታወዙና ብትቃወሙ ከምን ሊገባ ነው እናንተ ተቃውሞ በላቸው ይላል። بسم الله الرحمن الرحيم ألف لام را كتاب أنزلناه إليك لتخرج الناس من الظلمات إلى النور بإذن ربهم إلى صراط العزيز الحميد الله الذي له ما في السماوات وما في الأرض وويل للكافرين من عذاب شديد سورة إبراهيم مكية وآياتها 52 ابراهيم مكة يوردج سورة ستون عمتا سورة ستانتا قوشي نورباتا يمكة سورة عندما هونوا سورة يمسر عشو نتبوشي يتوحر نتبوشي ناشو النجزة متأكل يا الله سبحانه وتعالى منورنا مبتون عندما نتبع درجة فتسوى الاجمان هزام بما يهاز انتجنا رسالة ينبي يسنا عليه الصلاة والسلام تلقونا ملك عندما كمت بحالا يمن نسات النائم من دات ونيتا يمنيب ዋና ለጥቦት ሆነዋል ማለት ነው። ወከተአጀተ ሳሪሳለቲ ሙሳ አለይሂ ሰላም ፈቅብላ ደግሞ ስለ ነብዩላህ ሙሳ ተልኮ ታነሳለ። እናቻቸው በግያቸው መጥተው ምን እንዳስተማሩና ምን አይነት ውጤት እንዲላይ እንደደረሱ ተገልጻለች ማለት ነው። ከዛም በመቀጠል ስለ መጨረሻው ዓለም ስለ አኺራ ጉዳይ በሰፊው አንስታ የሰው ልጆችን በሁለት መደብ በመክፈል እድለኞችና እድለሰን የሚያስንኩሎች ይሆነው እንዴት ሆነ ለመጨረሻው ጊዜ እንደሚበቁ ትገልጽና ታሳያለች ማለት ነው። አሊፍ ላምራ الله اعلم بمرادي በትክክለኛው ትርጉም الله سبحانه وتعالى ይወጣው የሚለው አባባል እንደተጠበቀ ሆኖ በተደጋጋሚ እንዳልነው አረቦቹ ወቅቱ እኛም የዛይነት ቁርአን መናገር እንችላለን እያሉ ይዋጭ ስለነበረ እንግዲያው ፊደላቶችን እንምታቋቸው ናቸውና ከነዚህ ፊደላቶች አቀናብራችሁ የዚህን ቁርአን የመሰላም ጥና ተወዳዳሮ ለማለት የማፋጠጫ ቃላቶች ነው አለ ማለት ነው። ኪታቡን አንዘልናሁ ኢለይክ ይህ ወደ አንተ ያወረድነው የሆነ ኪታብ ነው ይላቸዋል ነብዩ። እንግዲህ ሰዎቹ የተለያየ ምክንያትና ስም ቢሰጡትም አመኑም አላመኑም ይህ ከኛ በጌታ በኩል በመልካም ፍቃድ ለአንተ የተላከና የተወረደልህ መመሪያ ነው። የአህም መመሪያ ዋናው አላማው ሊትፍሪጀ الناس من الظلمات الى النور باذن ربهم በጌታቸው ፍቃድ ሰዎችን ከጨለማ ወደ ብርሃን እንዲታወጣበት ታስቦ ነው ይላል። እንግዲህ ከዱንያም ከአኺራም ጨለማ ከድንቁርና ከክህደት ከማጃራት እንዲሁም ደግሞ ከአታላይነትና ተውስልትና ተግባር ሁሉ እነዚህ ጨለማዎች ናቸው። ከእንዲህ አይነቶቹ ጨለማዎች ወደ እምነት ብርሃን እንዲሁም ደግሞ ወደ አላህ Subhanahu Wa Ta'ala ማወቅ እንደገና ሁሉንም ነገር ደግሞ በጌታ ፍቃድ ወደ መመራት በአጠቃላይም የተሳካና የተሟላ የሆነ የአላህን መመሪያ የመቀበልና የመከተልን ብርሃን ይዞና አካቶ የመጣ ነው ማለት ነው። እና በዚህ ቁርአን እንግዲህ ወደዚህ ብርሃን ልታወጣቸው የሰው ልጆችን ታስቦ ነው የተላከው ይላል። እና ዙሉማት የሚለውን አባዛው ጨለማ አይነቶች ብዙ ናቸውና ማለት ነው። ኑር የሚለው ግን መልካም ሲል የሚለው ስለሚያካትተው አንድ ያደረገው አንዋር ሳይሆን ማለት ነው። እና ከተለያዩ የህይወት ጨለማዎችና ውጥንቅጦች አንድና ብሩህ ወደ ሆነ እስላማዊ መንገድ ማመዝመር እንድትመራቸው ታስቦ ነው ይህ ቁርአን የተላከና የተወረደልህ ይላል። ይኸውም ታዲያ በጌታቸው ፍቃድ ነው። አላህ ሱብሓነሁ ወተዓላ ስለፈቀደ ነው እንጂ ሰው ከማንም በልጦ ሌላውን ወደዚህ አይነት እድል ማስተጋገር አይችልም። እኔ ጌታቸው ይህን መልካም እድል ይችላቸዋለሁና አንተ በተወካይነት ተነስተህ ይህንን የመሰለ እድል ለሰዎች እንድታቀርብላቸውና እንድታስችላቸው ታስቧል ማለት ነው። እና ኢላ ስራት ልአዚዝ አልሐሚድ አሸናፊና ምስጉን ወደ ሆነው ጌታቸው መንገድ ማለት ወደ እሱ ዲን እና እንግዲህ ማንም ሀይል አለኝ የሚለው ሁሉ በእርሱ የሚረታና የሚሸነፍ እንደገና ደግሞ በማንኛውም ሁኔታ ሁሉ አቻና ወገር የሌለው ከመሆኑ የተነሳ ሰዎች እንኳ ሁኔታውን አውቀው ባያመሰግኑት በተፈጥሮና በይዘት ራሱ ምስጉን የሆነ ወደ ሆነው ጌታ ፍቃድና ዲን እንድትመራቸውና ወደዛ ውጤት እንድታመጣቸው ታስቦ ነው ይህ ቁርአን የተወረደው ይላል። አላህ الذي له ما في السماوات وما في الأرض العزيز الحميد የተባለው አሸናፊና ምስኪን ወደ ሆነው ጌታ መንገድ ይባል ማን ነው እርሱ ይላል አላወቀ እና ማስተዋወቁ ነው። አሸናፊና ምስኪን የተባለው አላህ ማለት ነው። አለዚ ያ አላህ ደግሞ ለሁ ማ ፊ ሰማዋት ወማ ፊ አርድ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ ለእርሱ ተገዥዎች የሆኑለት ሲፈጥራቸውም መጀመሪያ እሱ ብቻ ያስገኛቸው እንደገና ደግሞ እርሱ ብቻ የሚያስተዳድራቸውና የሚቆጣጠራቸው በንብረትነትም ሌላ ተፎካካሪና ተወዳዳሪ የሌለው የዓለም ባለቤት የሆነው ኃይል ማለት ነው አላህ ሲባል ማለት ነው። ወወይሉ ሊልካፊሪነ ሚን አዛብን ሸዲድ እና ይህን የመሰለ ጌታ በሚገባ አውቆና በመብቱ አምኖ ለሱ ፍቃድ ተገዥና ታዛዥ ላልሆኑት ተሃዲዎች በጣም አይከብዱ የከበደ ከሆነ ቅጣት ወዮላቸው። ይህንን ጌታ አውቀው እንግዲህ መፍራት ሲገባቸው እሱን የሚክዱና የሚያስተባብሉ የሆኑ ተሃዲዎች አሉ ወይ ጥፋታቸው ይላል አላህ ሱብሓነሁ ወተዓላ። الذين يستحبون الحياة الدنيا على الآخرة ويصدون عن سبيل الله ويبغونها عوجا أولئك في ضلال بعيد وما أرسلنا من رسول إلا بلسان قومه ليبين لهم فيضل الله من يشاء ويهدي من يشاء وهو العزيز الحكيم. النزياء والجولة الشوطب له يزاك شكالي تصير نزر باتشوك هذه وشي ምን አይነት ስናቸው ብትሉ አለዚነ የስተሕቡነ ልሐያተ ዱንያ አላ ልአኺራ ይችን ቅርብና እለታዊ የሆነችውን ህይወት ከዘላለማዋና ተቋሚዋ አለም የሚመርጡና ከሷ አብልጠው የሚያፈቅሩ የሆኑት ናቸው ይላል። ይችን ምድራዊ ህይወት እንደ ትልቅ ነገር በማየት እሷን እንግዲህ ለማግኘትና በእሷ ፍላጎታቸውን ለማርካት ሌት ተቀን የሚሯሯጡና የሚራወጡ የመጨረሻውንና ዘላለማዊን አገር ደግሞ የተውና የረሱ የሆኑት በአኸራ ፈንታ ይችን ዓለም ያስቀደሙና የመረጡት እነሱ ናቸው ወዮላቸው ተብሎ ዛቻ የተሰነዘረባቸው ማለት ነው። ወየሱዱነ አን ሰቢልላህ ከአላህ መንገድ የሚገረግሩ የሆኑ ማለትም አላህ ሱብሓነሁ ወተዓላ በነቢዩ አማካይ የላከላቸውን እስላማዊ መመሪያ ከመቀበል ወደኋላ የሚያፈገፍጉ የሆኑ ይላል። ወይም ራሳቸው መካዳቸው አልበቃቸው ብሎ ወየሱዱነ ማለት ሌሎችን የሚያግዱ ወደ እስላማዊ መርሆ እንዳይመጡ ለሌሎች ደንቃራና እንቅፋት የሆኑ ማለት ነው። ለሌሎች እንግዲህ የሚያግዱና የሚያሰናክሉ ሲባሉ በሁለት መልኩ ነው። አንደኛ በቀጥታ ያው እስልምና የሚባል ነገር አይጠቅማችሁም እያሉ በመስበክና በማስተባበል ያግዳሉ ማለት ነው። በሁለተኛ ደረጃ ደግሞ በተፈጥሮ ይዘታቸው ራሱ በተግባራቸው እነሱ ከሃዲዎች ነው ሲያበቃ ይህንን እየተቃወሙ ሲታዩና ሲገኙ በመጭቱ ልጅ ይህ ነገር እውነት ቢሆን ኑሮ እነገር የተቀበሉትና ይከተሉት ነበረ እያለ መጭቱ ልጅ እነሱን ምሳሌና ርአያ በማድረግ እስልምናን እንዳይቀበል የሚያደርጉ ማለት ነው። እና እንዲህ አይነቶቹን ነው ወዮላቸው የሚላቸው አላህ ሱብሓነሁ ወተዓላ። ወይብጉና ዒወጀን እና የእስልምናን ትክክለኛ መስመር እሜቷን የሚሽና የሚጥሩላት የሆኑ ይላል። ለተለ እስላም እንግዲህ በሁሉም ነገር የተሳካና የተቃና አመራር ያለው ነበር። እነሱ ግን አውቀው ስም በማጥፋት እስልምና እንደዚህ የተመረጠ ያፈናል የሌላው እምነቱን በግድ ይጭናል የሆኑ የመሳሰሉ ነገሮችን ያለስሙ ስም በመስጠት የሚያጣምሙ ማለት ነው። ይዘቱን የሚያዛቡ እንግዲህ ያወቀው ሰው ገብቶ ሲያየው ነው የሚረዳው። ያላወቀው ግን ከውጭ የሚወራለት ነው። እንደዚህ ነው እንደዚህ ነው ሁሉም ነገር እንግዲህ እንደማይጠቅም አድርገው አጥላል ሰው ሲነግሩት ሰው እንዲርቀውና እንዲፈራው ያደርጉታል ማለት ነው። ወይም ወይብጉና ዒወጀን ማለት እስላማዊ ፍርአትን ወደ እነሱ ፍላጎትና ወደ ግል ስሜታቸው እንዲዘነበልና እንዲስማማ የሚጥሩ ማለት ነው። እነሱ እንግዲህ የብልግና ተግባራቶችን እንዲባርክላቸው ህገወጥ ነገሮችን እነሱ የሚወዷቸውን ነገሮች ሁሉ እንዲፈቅድላቸው በአንጻሩ ደግሞ የሚጠሉትን ነገር ሁሉ እንዲያወግዝላቸው ነው የሚፈልጉት። ያ ከሆነ ያው የነሱ ህግ ማለት ነው። የዛ አይነት እንግዲህ ይዘትና ህደት እንዲኖረው የሚሞክሩ የሆኑት ኡላኢከ ፊ ዶላሊን በዒድ እነዚህ በጣም ከሀቅ አይርቁ የራቀ በሆነ ስህተት ውስጥ ተዘፍቀዋል። የመመለስ እድላቸውም በጣም የመነመነ ነው። ምክንያቱም እስልምና እዚህ ቀረ የማይባል የተስተካከለና የተሟላ የሰው ልጆች መመሪያ መሆኑን እየታወቀ እነሱ ግን ለራሳቸው መሳቢ ሳይበቃቸው ሌሎች የዓለም ህዝቦች ሁሉ እንዳያውቁትና እንዳይጠቀሙበት እንዲያውም ከዛ አልፈው ተርፈው በተቃራኒው ጎጂና የማያስፈልግ መሆኑን እየነገሩና እያስተባበሩ እንደዚህ እንግዲህ የሚያጠፉ ከሆነ እነዚህ ሰዎች ከሀቅ በጣም አይርቁ ርቀዋል ማለት ነው። ተመራቃቸውን ብዛት የተነሳ ወደፊት የተውባ እድል እንኳን ያሰጋቸዋል። ምክንያቱም አውቆ ጠፎች ናቸውና ማለት ነው። وما ارسلنا من رسول الا بلسان قومه ማንኛውንም መልእክተኛ ደግሞ እኛ አላክ ነው በተላኩበት ህዝቦች ቋንቋ ቢሆን እንጂ እና ማንም ነብይ እንግዲህ ሲላክ በአካባቢው የሚገኘው ህዝብ በሚግባባበትና በሚያጠው ቋንቋ ነው የሚላከው ማለት ነው። ምክንያቱም በቀላሉ ሀሳብ መለዋወጥና መግባባት እንዲቻል ለምንድነው በዛ አይነት ቋንቋ የሚልከው? ሊበይን ለሁም በሚገባቸው ቋንቋ ነብዩ አይመጣላቸውን መልእክት እንዲያብራራና እንዲያስረዳቸው ለማስቻል። ፈይዱላህ መንየሻ ወየህዲ መንየሻ እና ነብዩ በሚገባቸው ቋንቋ ተልኮውን በሚገባ ገልጾና አብራርቶ ከነገራቸው በኋላ አላህ ሱብሃነሁ ወተዓላ ከነሱ መካከል የሻበትን ያው ጥሜት የመረጠውንና ወደ ጥሜት ያገደለውን እንዳሳስተው እንደገና ደግሞ የሻለትንና የወደደውንም ወደ ትክክለኛው መንገድ እንዲመራው ለማስቻል መጀመሪያ ነብዩ በአካባቢው ቋንቋ ነው የሚላከው ነው የሚለው። ይህ እንግዲህ የቀደምት ነቢያቶችን በሚመለከት ነው። በእኛ ነብዩ በኩል ከሆነ ግን መጀመሪያ የወረደበት ቋንቋ እርግጥ በወረደበት ክልል የተስማማና የተጣጣመ ቢሆንም በመጨረሻ ግን ዓለም አቀፍ የሆነ ተልእኮውን ስናየው የተለያዩ ቋንቋ ተናጋሪዎች ናቸው የተላከላቸው ማለት ነው። እና ይህ ምንድነው እንግዲህ በእናት በዋና ቋንቋ ተወረደና የአካባቢ ሰዎች ከተረዱት በኋላ እነሱ ኃላፊነትን ተቀብለው እንደገና ወደ ጎረቤት ሀገሮች በቋንቋቸው እንዲያሰራጩና እንዲያስተምሩ ኃላፊነት ጥሎባቸዋል ማለት ነው። ያ ብዙሃኑ ነብይ ግን በየክልሉ ቋንቋ የተወሰነ ነው። ተልእኮውም ጠባብ ነው። ለተወሰነ ብሔረሰብ፣ ለተወሰነ ክልል ወይም ለተወሰነ አህጉር ነበር ሲላክ ቆየ። የመጨረሻው ነብይ ግን ለሁሉም ዓለም ነው የተላከው ነው። ወሆል አዚዙል ሐኪም እና ይህንን የመሰለ መመሪያ በነቢያቶች መካከል የላከው አሸናፊና ጥበበኛ የሆነ ጌታ ነው። ማለትም ያው እሱ በሌላ ኃይል የማይረታና የማይሸነፍ እንደገና ደግሞ እውቀቱ በማንኛውም ቦታ ስህተት የማያጋጥመው ሁልጊዜ ፍጹም የሆነ ጌታ ነው እና ይህ ነገር በዚህ መልክ መላኩ ጠቃሚ መሆኑን አውቆ ነው ያወረደው ማለት ነው። ولقد أرسلنا موسى بآياتنا أن أخرج قومك من الظلمات إلى النور وذكرهم بأيام الله إن في ذلك الآيات لكل صبار شكور إذ قال موسى لقومه اذكروا نعمة الله عليكم إذ أنجاكم من آل فرعون يسومونكم سوء العذاب ويذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ تعذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد ولقد أرسلنا موسى لآياتنا والله كهم قدام للنبي الله موسى نبي النسون يمين رجال جتو يهونوا وإجزا وشاكين ستن لكانوا نبرا بتراولا إنا يتلاكهم أن أخرج قومك من الظلمات إلى النور وقنوا الشين بني إسرائيل بني إسرائيل زروشين ከተለያዩ ጠለማዎች ወደ ብርሃናዊ ህይወት አውጣቸው ብዬ ነበረ የላኩት ይላል። እና እንግዲህ የነብዩላህ ሙሳና የነብዩላህ መሐመድ ተልእኮ መጥበብና መስፋት ልዩነቱን ቁልጭ አድርጎ የሚያሳይ ነው ይሄ ሱራ ማለት ነው። የመጀመሪያው ስለ ነብዩ መሐመድ ሊቱኽሪጀናከ ሚነል ዙሉማቲ ኢለል ኑር ቢኢዝኒ ረቢሂም ማለት ነው። ይህን ቁርአን ያወረድኩልህ ሰዎችን ሁሉ ከጠለማዎች ወደ ብርሃን እንዲታወጣቸው ብዬ ነው ይላል። ሙሳ ላይ ግን አፍሪድ ቆመከ ነው ያለው። ቆመከ ማለት የአንድ የተወሰነ ብሔረሰብ ማለት ነው፣ እስራኤላውያንን ብቻ ነው። እና ምናልባት ያው በአካባቢ ያሉ ግብጻውያንን ሊጨምር ይችላል ጎረቤቶቻቸውን ማለት ነው። እና እንግዲህ ሁለቱም ነብዮች ከመሆናቸው ጋር የሁለቱ ነብዮች የሥራ መስካቸው መስፋትና መጥበብ በጣም የተለያየና የተራራቀ ነው ማለት ነው። ተውራት የተላከው የነብዩላህ ሙሳን ቆሞች ብቻ ለመምራትና ከጨለማ ለማውጣት ሲሆን ቁርአን የተላከው ግን በነብዩ መሐመድ በኩል የሰው ልጆችን ሁሉ በሙሉ ከጨለማዎች ወደ ብርሃን ለማውጣት ታስቦ ነው ነው። እና ሙሳን በዚህው ህዝቦችን በዚህ በሰጠው መልእክት ከጨለማዎች ወደ ብርሃን አውጣቸው፣ ወደ ክሩም ቢአያሚላ በአላህ ቀናቶች ደግሞ አስታውቃቸው፣ ማለትም አላህ Subhanahu Wa Ta'ala ካሁን ቀደም በተለያዩ ዕለታቶች የተለያዩ ጸጋዎችና ዕለታዎች የለገሳቸው መሆኑን አስተውሰት የዚህ ሁሉ ዕለታ ባለቤት የሆነ ጌታ ነው እኔን ይላከላችሁ ብለህ አስረዳቸው ማለት ነው። ወይም ደግሞ የተለያዩ ችግሮችና አደጋዎች የደረሱባቸውን ዕለታት ማለት ነው። ተቀደምት ህዝቦችና ነብያት መካከል የተለያዩ ታሪካዊ የክስተቶች አልፈዋል ማለት ነው። የነ ነብዩላህ ኑህን የነ ሁዲን የነ ሳሊህን ታሪክ እንግዲህ በሚነሳበት ጊዜ ሰዎች የአላህን መልእክት ባለመቀበላቸውና ነብያትን ባለመተባበራቸው ሳቢያ የተለያዩ እርምጃዎች የተወሰዱባቸው ዕለቶች አሉ። ቆሎ ከተማ ሲገለበጥበት ሌላው ውሃ ሲያጥለቀልቀው አንዱ ደግሞ በነፋስ ኃይል ሲጠረግ መጥቷል። እነዚያ ሁሉ እንግዲህ የተለያዩ የአደጋ ዕለታቶች እናንተ እንዳይደገሙ እናንተ ደግሞ የኔ መልእክት ተቀበሉና ተከተሉ የሚል አድርጎ ላከው ማለት ነው። እነዚ ذلك الآيات لكل صبار شكور እና በእነዚህ እንግዲህ ባለፉ በታሪካዊ ዕለታቶች በቂ የሆኑ መረጃዎች አሉ ታጋሽና አመስጋኝ ለሆኑ ሰዎች ሁሉ ይላል። እና እንግዲህ ታሪክ መስታወት ነው እንደሚባለው ለመልካሙም ሆነ ለመጥፎው ምሳሌ አልፎለታል። ባለፉት እንግዲህ ዘመናት የተለያዩ ህዝቦች አላህ የሰጣቸውን መመሪያ በመቀበላቸው እንዴት እንደተጠቀሙ ሲያሳይ እንደገና ደግሞ የታሪክና ያስተባበሉት በገዴታቸው ሳቢያ በዚህ ምድር ላይ ለተለያዩ አደጋዎች ሰለባ እንደሆኑ ያስገነዝባል ማለት ነው። እና በዚህ እንግዲህ ታሪክ ውስጥ ታጋሾች አስተዋዎች ለሆኑ ሰዎች እና እንዲሁም የአላህን ውለታ ተገንዝበው ለማመስገን ለሚሞክሩ ሁሉ ታላቅ የሆነ ማስረጃ አለ። ወይስ ቃለ ሙሳ ለቀውሚሂ ነቢዩላህ ሙሳ ለወገናቸው ያሉ ጊዜ የነበረውን ሁኔታ አስታው እድኩሩ ኒዕመተላሂ አለይኩም አላህ በእናንተ ላይ የዋለላችሁን ውለታ አስታውሱ ኢድ አንጃኩም ሚን አሊ ፊርአውን ከፊርአውን ቤተሰቦች ግፍና ጭቆና ያወጣችሁ ጊዜ የነበረውን ውለታ አስታውሱ አላቸው። የሱሙነኩም ሰአል አዛብ በጣም አሰቃቂ የሆነን ቅጣት ሲያቀምሷችሁ በነበረበት ጊዜ እና የቅጣቱ አይነት ብዙ ነው። ከዛ መካከል በጣም ጎልቶ የሚታወቀው ወይ ደብሑነ አብናአኩም ወንድ ልጆቻችሁን ያርዱባችሁ ነበረ ከየጉያቻችሁ እያወጡ ወይስተሕዩነ ኒሳአኩም ሴቶችን ደግሞ ለእነሱ ገረዶችና ሙዝቶች እንዲሆኑ ይተዉ ነበር። ወፊ ዛሊኩም በራኡን ምን ረቢኩም ዐዚም እና ልጆቻችሁን አይናችሁ እያየ ፊታችሁ ላይ በማረዳቸው ከአላህ ከጌታችሁ የሆነ ከባድ ፈተና ነበረ ወይም እንዲህ አይነቶች እንዲፈኞችና ጨቋኞች ከጫንቃችሁ ላይ መንጭቆ በመጣሉ ከጌታችሁ ታላቅ የሆነ ውለታ ነው ማለት ነው። ወይስ አደነ ረብኩም ጌታችሁ ግልጻዊ ምን የመግለጫ ያወጣ መሆኑንም አስታውሱ ለኢን ሸከርቱም ተዋልኩላችሁ ውለታ እኔን ያመሰገናችሁ እንደሆነ ለአዚደነኩም በእርግጥ ውለታዬና ጸጋዬን ጨምርላችኋለሁ ወላይን ከፈርቱም ፈቃዳችሁኝ ደግሞ ኢና አዛቢ ለሸዲድ ቅጣቴ በጣም የከበደ ይሆናል የሚለውንም ጭምር አስታውሱ አሏቸው ማለት ነው። እና እንግዲህ ፊርአውን በወቅቱ ያው ስልጣኑን የሚገለብት ተቀናቃኝ እንዳይመጣበት እስራኤሎችን በመፍራት ልጆቻቸውን ከስር ከስር ወንድ ልጅ በተወለደ ቁጥር ያጭር ነበረ። ግን የአላህ ቀጠር አይቀርምና በመጨረሻ እነ ሙሳ አምልጠው በእጁ አድገው እንደገና እሱን እንዲያጠቁትና እንዲያጠፉት አደረገ። ያ ሁሉ እንግዲህ ሁኔታ ተስተካከለ በኋላ በመጨረሻ እነ ሙሳ ይህንን የአላህን ውለታ እንዲያስገነዝቡ አዘዛቸው ለእስራኤላውያን ማለት ነው። እና አሁን እንግዲህ የነቢዩላህ ሙሳን ታሪክ እዚህ ላይ ለማንሳት የተፈለገው ነቢዩላህ ሙሳ በወቅቱ የዚህ አይነት ተልእኮ ይዘው መጥተው ሰዎቹ በመቀበልና ባለመቀበል መካከል የተለያየ ውጤት ላይ ደርሰዋልና አሁንም ደግሞ ያንተ ሰዎች ይህንን ታሪክ እንደመረጃ አድርገው ለራሳቸው የሚበጃቸውን ነገር